يحلفون لكم لترضوا عنهم فإن ترضوا عنهم فإن الله لا يرضى عن القوم الفاسقين. الأعراب أشد كفرا ونفاقا وأجدر أن لا يعلموا حدود ما أنزل الله على رسوله والله عليم حكيم. يحلفون لكم لترضوا عنهم من نزيه أتمسواجنا التلائم نافقوش إن أنت أنت تودوا الله جونا أنت تامنوا أجوا بما السبع هنم يملوا الله جوا اللي بوشتيلا فإن ترضوا عنهم من أنت سونا جونا بم يقرب الله جو مكنيات ركتا جو بتودوا النا بتكبروا أجوا فإن الله لا يرضى عن القوم الفاسقين. الله كان دهين سوچوا عمسن ياسوچ أي ودهم منا أي كبلا جون إن أنت يو غيب سلم ما تاقو يوانا يالوانا ونمكنياسي دردروا الله جو ياسامنوا أجونا ياركوا أجو يوانا እኔ ግን ፋሲቆች መሆናቸውን ስለማውቀባቸው የፈለገውን ያህል እናንተ ብትወዱና ብትቀበሉም እንኳን አላህ Subhanahu Wa Ta'ala እንደማይቀበላቸው ነው በማለት ያረጋግጣል። እና ይሄን አባባል ደግመው አሁንም የነዚህ የሙናፊቆች ሴራና ተንኮል በጣም ስር የሰደደና የተበረረ መሆኑን ለማሳየትና ለማረጋገጥ ማለት ነው። አልአዕራብ አሽዱ ኩፍራ ወኒፋቃ እነዚህ ደግሞ በገጠር በኩል ያሉ በደዊይ ዘላኖች የአረብ ዘላኖች በከደትና በኒፋቅ ባህሪ በጣም ከከተመኞቹ የበለጡ የተበረሩና የከረሩ ናቸው ይላል። ምክንያቱም ከተማ አካባቢ ያሉት ንቃትና ስልጣኔ ስላላቸው ተንኮን እንኳን ቢኖር ሰው አየን አላየን አወቀብን አላወቀብን እያሉ እያዘናጉ ነው እንጂ መጥፎ የሚሰሩት እንደነዛኞቹ በገሃድና በአደባባይ ማን አለብኝ ብለው አይባርቁም ማለት ነው። እነዛ ገጠር አካባቢ ያሉ የበደውይ ሙናፊቆች ግን አንደኛ በተፈጥሯቸው ራሱ እንዲሁ ስድ ሆነው ያደጉ ናቸው። ንቃት ስልጣኔ የትምርት የላቸው። ሁለተኛ ደግሞ ከሃይማኖት መሪና አስተማሪ ከደጋግ ሰዎች ጋራ ግንኙነት ስለሌላቸው በዛ ደግሞ ትንሽ ስነ መግባራቸው አልተስተካከለም እንዳሉ ጥፍራቸው ጋር ያደጉ ናቸው ማለት ነው። ስለዚህ እነዚህ በበደዊ በኩል የሚገኙት ሙናፊቆች ከተማ አካባቢ ካሉት ይልቁንስ የከፉና የባሱ ናቸው ይላል። واجدروا الا علموا حدود ما انزل الله على رسوله الله سبحانه وتعالى بملكتهاو لا ياوردهون دينكاجي معنات ياو بشريعه يتدنغغو يتاغزنا يتكلكلت النجر بالماوقنا بالمكنزبم يبلط يبسباتشوال بكتم اكباب يالو طفات انكواب ياقفو يشرعون دينكاجينا نطوچ ياقالو معناتنو انزاغنوچو گين صراجن سلادينو گنزابيه يلاچون لقنا سد هوناو نو يادگوتنا ከወዲ ከወዳ አይባልም የነሱ ጥፋትና ክፋት ማለት ነው። والله عليم حكيم እና በነዚህ በደዊ ሙናፊቆች ሁኔታ አላህ አዋቂና ጥበበኛ ነውና ከኔ የበለጠ አዋቂ ስለሌለ ስለነሱ በዚህ መልኩ ገልጽና አስተዋውቃቸዋለሁ ነው የሚለው። ومن الاعراب من يتخذ ما ينفق مغرما ويتربص بكم الدوائر عليهم دائره السوء والله سميع عليم. ومن الأعراب من يؤمن بالله واليوم الآخر ويتخذ ما ينفق قربات عند الله وصلوات الرسول على إنها قربة لهم سيدخلهم الله في رحمته إن الله غفور رحيم. ومن الأعراب كنزيه كبديو يوجتو مكاكل من يتخذ ما ينفق مغرما كنفاك أتشو يتنسى لا الله سبحانه وتعالى دين ما التناكر يا يميطيكو سنمواجو الناكفية እንደመጥፎ እዳ ጫና አድርገው የሚቆጥሩና የሚይዙታሉ። እንግዲህ አመን በሚሉበት ጊዜ ሀብታሞች ከሆኑ የገንዘብ በዘካ ስም ይጠየቃሉ ማለት ነው። እንዲሁም ደግሞ ዘካ የማይወጅባቸውም ከሆኑ አንዳንድ ጊዜ ለወታደራዊ ቁሳቁስ ማሟያ እርዳታ ይጠየቃሉ። ይህንን እንግዲህ ለዲኑ ማጠናከሪያ የሚጠየቁትንና የሚከፍሉትን ነገር እንደመጥፎ እዳ አድርገው ይጠሉታልና ይንገፈገፋሉ ማለት ነው። ሙእሚኖች ቢሆኑ ኑሮ ግን እኛ ባንሳተፍ ገንዘባችን እንኳ በተወሰነ ደረጃ የዲናችንን ግዴታ መወጣት አለበት ብለው ደስ ይላቸው ነበር። እነሱ ግን ፈርዶብን ሁልጊዜ እንግዲህ የነሱ ዳጣጣ ያልቀም ይያሉ ይያለቀሱና ያቋረሩ ነው የሚሰጡት ቢሰጡ ማለት ነው። ወይ ተረበሱ ቢኩሙ ደዋኢር እና በእናንተ በአማኞቹ መጥፎ አጋጣሚ እንዲመጣና እንዲደርስባችሁም ይጣባበቃሉ። እነዚህን ሰዎች አላህ ካላጠፋልንና ካልተገላገልንኮ እነሱ ሁልጊዜ ገንዘባችን በተያየ ስም መዋጮ እያመጡ በዘበዙን አጠፉን መቼ ነው የምንገላገለው እያሉ የእናንተን ውድቀትና ጥፋት ይናፍቃሉና ይተባበቃሉ። አለይን ዳይረቱ ሰው የመጥፎ ዟሪ በእነሱ ላይ ይዙርባቸውና ያው እናንተን የኔን ወዳጆች እንድትጠፉ በሚመኙበት ስሜታቸው አላህ Subhanahu Wa Ta'ala ለነሱ አስቀድሞ ያደርግላቸው መጥፎውን ድቀት ማለት ነው። والله سميع عليم በነሱ በኩል የሚነገረውን ሰሚ እንዲሁም ደግሞ የሚታሰበውንና የሚደረገውን ሁሉ በጥልቀዋቂ የሆነ ጌታ ነውና ናውን ሙስሊሞች መስለው ውስጡን ግን እንደሚመኙና እንደሚጠባበቁ በዚህ መልክ እንዲታውቋቸው ፈልጌ ነው የገለጥኩላችሁ ነው ማለት ነው። ومن الاعراب እና ይህ በዚህ ላይ እንዳለ በደውዮቹ በሙሉ ምንም የሚነሳ የሚጨበጥ የላቸውም ዋጋቢሶች ናቸው ማለት እንዳልሆነ ይታወቅ ዘንዳ ከነዙ ከዘላኖቹና ከበደውዮቹ መካከል ደግሞ መዩሚኑ ቢላ በጌታው በአላህ በትክክሉ የሚያምንም ይገኝባቸዋል። ወሊውሚል አኺሪ በመጨረሻም ቀን ሙቶ የመነሳትና የመመንዳትን ጉዳይ ያለምንም ጥርጥር ያመኑና የተቀበሉም አሉባቸው ይላል። ወየተኺዙ ማዩንፊቁ ቁሩባቲን ዒንደላህ ና ደሞ አው መዋጮ በተጠየቁ ቁጥር የሚከፍሉትና የሚያወጡትን ነገር ወደ አላህ የሚያቀርባቸው አድርገው በተስፋና በደስታ የሚከፍሉም እንዳሉ አውቃለሁኝ ይላል። ና ገንዘብ ከፈሉ ሲባሉ ዘካውንም በደስታ እንደገና በሌላም አጋጣሚ ለዲን አስፈላጊ ነገር በተጠየቁ ቁጥር ንቁ ተሳትፎ የሚያደርጉ አሉባቸው ማለት ነው። እና አላህ ዘንዳ Subhanahu Wa Ta'ala መቃረቢያ እንዲሆንላቸው በማሰብና በማለም ገንዘባቸውን የሚለግሱም አሉ። ወሶላዋት ረሱል እንዲሁም ደግሞ የነብዩን ጸሎት ነብዩ አለይሂ ሰላቱ ወሰለም የሚፈልጉባቸውን ነገር በደስታ በሚከፍሉና በሚሳተፉበት ጊዜ አላህ ይጣጩ አላህ ይማራቹ ይያሉ ዱዓ ያደርጉልናልና የሳቸውን እስትግፋርና ዱዓ እናገኛለን በሚል ተስፋ የሚሰጡ እንዳሉ ይታወቃል። አላ ነቀበሉ ዚላይ እና ቁርበቱ ለሁም ልክ እንዳሰቡትና እንደተመኙት በዚህ መልኩ ያወጡት ገንዘባቸው እርግጥም ወደኔ የሚያቀርባቸው እንደሚሆን ነው። ሰይድኹሉሁሙላሁ ቢራህመቲ በዚህም ሰበብ አላህ Subhanahu Wa Ta'ala በጸጋው ውስጥ እንደሚያገባቸው ነው ማለትም ጀነት ያስገባቸዋል። ኢነላሁ ገፉሩ ረሂም ለእንዲህ አይነቶቹ ሙእሚኖች በደውዮችም ይሆኑ ሀደርዮች አላህ የሰው ልጅን ኢማኑንና ተግባሩን ነው እንጂ የሚያየው ያለበትን ቦታና የኑሮ ደረጃውን ስላልሆነ ለእንዲህ አይነቶቹ አማኞች ምህረተ ሰፊና በጣም ሩህሩህ ነውና እነዚህን በረህመቱ እንደሚያስገባቸው ቃል ይገባላቸዋል በማለት ከዛው ከበደውዮቹ ውስጥ ትክክለኛ አማኞችና እንዲሁም ደግሞ ታማኞች ሆኑ አላህ Subhanahu Wa Ta'ala የሚፈልግባቸውን ሁሉ የሚያሟሉና ረሱልንም የቅርብ ድጋፍና ትብብር የሚሰጡ እንዳሉ መሰከረላቸው። ምክንያቱም አላህ Subhanahu Wa Ta'ala የሰው ልጆችን በአንድ ደረጃ ነው የሚያያቸው ከኢማንና ከተግባራቸው ውጭ የበደውይ ነው ባላገር ነው ብሎ በንቀት አይናየው ወይም ከተሚውን ደግሞ የሰለጠነ ነው ብሎ ልዩ አክብሮት አይሰጠውምና ዋናው ሚዛን ኢማንና መልካም እንዲያስራ በመሆኑ ከነዛ ከበደውዮቹ መካከለም ትክክለኛ የሆኑትን እንደሚቀበላቸውና ታላቅ ደረጃ እንደሚሰጣቸው አረጋግጠላቸው ነው። والسابقون الاولون من المهاجرين والانصار والذين اتبعوهم باحسان رضي الله عنهم ورضوا عنه واعد لهم جنات تجري تحتها الانهار خالدين فيها ابدا ذلك الفوز العظيم. والسابقون الاولون من المهاجرين والانصار እንዲሁም የመጀመሪያ ቀዳሚዎች የሆኑት ከስደተኞቹም ከመካ ተወላጆች ማለት ነው። እንዲሁም ደግሞ ከመዲና ከተባባሪና ከደጋፊዎቹ የሆኑት የመጀመሪያ የእስልምና ተቀባይና ደጋፊ ቡድኖች والذين اتبعوهم ሁለቱንም ቡድኖች ደግሞ በዚህ መልካም ተግባራቸው የተከተሏቸው የሆኑት ቢህሳኒን በመልካም ስራና በበጎ አድራጎት ረዲየላሁ ዐንሁም እነዚህን ሶስቱንም ቡድኖች አላህ Subhanahu Wa Ta'ala ወዶላቸዋል ያደረጉትን እንቅስቃሴ ሁሉ በደስታ ተቀብሏቸዋል ማለት ነው። እነዛም እንግዲህ ለዲናቸው ብለው ከመካ አካባቢ ቤት ንብረታቸውን ሀገር ወገናቸውን እርግፍ አድርገው ተተው የለጥንቅ ሳይኖራቸው ለአላህ ዲን ብለው በመሰደዳቸው ሁሉንም ነገር ሰውተው አላህን አስደሰቱ ማለት ነው። እዛ መዲና አካባቢ የሚገኙት አንሷሮች ደግሞ እነዚህ የሰው ሀገር ሰዎች መጥተው ሀገራችንን ሊያጣብቡን ነው ብለው ሳይመቀኙና ሳይቀየሙ ቤታቸውንም ልባቸውንም ከፍተው በደስታና በልልታ በመቀበል ያለ የሌለ ንብረታቸውን አካፍለው ከጎናቸው በመቆምና በማቋቋም ትልቅ አስተዋጽኦ አደረጉ ማለት ነው። እና ሁለቱም ላንዲ ታላቁም ነገር ተባባሪና ተደጋጋፊ ኃይል ሆኑ። ከዛ በኋላ ሁለቱም በቀደዱት ፈር ደግሞ ከሙሃጅሮችን በመጀመሪያ አብሮ ያልመጣው ቀጥሎ እነገሌ በሄዱበት ያለውን ይያለ በየጊዜው ያመነ ተከታይ አገኙ ማለት ነው። በአንሷሮችም በመጀመሪያ ደረጃ ያላመኑ የነበሩት እንደገና የእስልምናን ምንነት እየተረዱ ሲመጡ ቀስ በቀስ ደግሞ እያመኑ እነሱን መከተል ጀመሩ። እና እነዚህ የመጀመሪያዎቹ የሁለቱ ቡድን መሪዎችና እንደገና ከሁለቱም በአጣጫ በኩል የነሱ ፈለግ ተከታዮች የሆኑት በመልካም ስራ ሁሉንም አላህ Subhanahu Wa Ta'ala ባደረጉት ከተካፈ ወዶላቸዋልና ተደስቶላቸዋል ይላል። ወረዱአን እነሱም ደግሞ ጌታ በሚሰጣቸው ወረታ እንደሚደሰቱ ነው። ያ ወደፊት ባዘጋጀውላቸው ወረታ ደስ ይላሉ፣ ካሰቡት ከተበቁት በላይ ይሆንላቸዋልና ማለት ነው። ወአተለሁም ጀናትን ተጅሪ ተህታ አልአንሃር እና ለእንዲህ አይነቶቹ ሙእሚኖችና መልካም ፈሪዎች ታዳ አላህ Subhanahu Wa Ta'ala ከህንጻዎቹና ከአትክልት ዛፎቹ ስር የሚሰራጩና የሚመነጩ የሆኑ የተለያዩ ጅረቶች የተሞላባት አትክልታማ አገርን አዘጋጅቶላቸዋል። ኻሊዲነ ፊሃ አበዳ በዛች ዘላለማዊ በሆነ ደስታ አገር ደግሞ ሁልጊዜ ዘወትር ኗሪ ሲሆኑ እንጂ እንደ ዱንያ ዓለም ለተወሰነ ጊዜ ተደስተው የሚያልቅ ነገርም አይሆንም ማለት ነው። ዳሊከል ፈውዙል አዚም እና በዚህ በተወሰነች እድሜ ይህንን የመሰለ እንቅስቃሴ አድርጎ ለእንዲህ አይነት ውጤትና ለዘላለማዊ ክብርና ጸጋ መብቃት ከእጣዎች ሁሉ የበለጠ እጣ፣ ከእድሎች ሁሉ የተደነቀ መልካም እድል ማለት ይህ ነው በማለት ያደንቅላቸዋል ማለት ነው። وممن حولكم من الاعراب منافقون من اهل المدينه مرضوا على النفاق لا تعلمهم نحن نعلمهم سنعذبهم مرتين ثم يردون الى عذاب عظيم واخرون اعترفوا بذنوبهم خلقوا عملا صالحا واخر سيئا عسى الله ان يتوب عليهم ان الله غفور رحيم خذ من اموالهم صدقه تطهرهم وتزكيهم بها وصل عليهم ان صلاتك سكن لهم والله سميع عليم الم يعلموا ان الله هو يقبل التوبه عن عباده وياخذ الصدقات وان الله هو التواب الرحيم وقل اعملوا فسير الله عملكم ورسوله والمؤمنون وستردون الى عالم الغيب والشهاده فينبئكم بما كنتم تعملون وممن حولكم من الاعراب منافقون እና ስለ አማኞቹና ስለ ሷሊሆቹ በማከል ጣልቃ አስገብቶ አላህ ምን ያህል እነሱን እንደሚወድና እንደሚያከብራቸው ከገለጸ በኋላ እንደገና በመመለስ አሁንም ወደ ሙናፊቆቹ ጉዳይ ይመጣል ማለት ነው። እና በዚህ በዙሪያቸው ከሚገኙትም ዘላኖች ተመሳሳይ ባህሪ ያላቸው ሙናፊቆች አሉ ይላል። ቀደም እንግዲህ ማህል ከተማ ያሉትን ሙናፊቆች ቀደም ብሎ በሰፊው ሲገልጽ ቆይቷል። እንደገና ደግሞ ራቅ ብሎ ወደ ባዲያ ገጠር ውስጥ ያሉት ዘላኖችም ደግሞ ተመሳሳይ ባህሪ እንዳላቸውና ከነሱ መካከል በጣም ጥቂቶቹ ግን ሙኽሊሶች እንደሆኑ እንደሚገኙ ጠቅሶ ነበር። በማከል የሙእሚኖችን ሁኔታ ጣልቃ አስገባ። አሁን ደግሞ መለሳለና ሌላ ደግሞ ቡድን እንዳለ ከሙናፊቆቹ ሊገልጽና ሊያስተዋውቅ ነው ማለት ነው። እና ወሚመን ሐውለኩም ሚነል አዕራቢ በዙ በከተማቹ ዙሪያ ከሚገኘው የገጠር ክልል ከዘላኖቹም ውስጥ ደግሞ ሙናፊቁን የዙ የሙናፊቅ አይነት ቡድን የሚገኝባቸው እንዳሉ ወቁ ይላል። ማህል ከተማ ያሉት ዋና ቀንደኞቹና ሩቅ ገጠር ባዲያ ውስጥ ያሉት እንግዲህ ራሱን የቻለ የተለያየ ክፍል ነው። እና ከዚህ ተዋና ተመዲና ከተማ ዙሪያ አቅራቢያ ላይ ያሉት ባላደሮች ግን ሷሊሆች ናቸው ብላችሁ እንዳትዘናጉ። በዚሁ በአቅራቢያ በከተማው ዙሪያ ያሉትም ዘላኖች ቢሆን ሙናፊቆች እንዳሉባቸው ሊታወቅ ይገባል ነው የሚለው። ወሚን አሊል መዲና እና ከመዲና ከዋና ከተማ ኗሪዎችም ውስጥ እንደዛው ገና ያላወቃቸዋቸው ተንኮለኞችና አታላዎች አሉ አለ። ቀደም ሲል የተነገሩት በተለያየ ምልክትና ባህሪያቸው ስለተጠቆሙ ታውቀዋል። እዚሁ ዋናው ከተማም ውስጥ ገና እስካሁን ድረስ ገሃድ ያልወጣ ማንነታቸው እናንተ ጥሩ ሰዎች እያላችሁ የምትገምቷቸው ይገኛሉ ይላል። መረዱ አለ ኒፋክ እና በከተማው ዙሪያ ያሉትም ሆነ በዋና ከተማ ውስጥ የሚገኙት ሙናፊቆች እናንተ እስካሁን ድረስ ባታውቋቸውም በኒፋክ ውስጥ በጣም ልምድ ያላቸውና በዚሁ ስራ ለብዙ ጊዜ የባጁና የቆዩ አሉ ይላል። ላተዓለሙም እናንተ ግን እስካሁን ድረስ አታውቋቸውም ናኑን አለሙም እኛ እናቃቸዋለን ይላል። ሰንዋዲቡም መረተይን በመሆኑም እንዲህ አይነቶቹ ሙናፊቆች ዋና ከተማ ውስጥም ቢሆኑ ወይም በከተማ ዙሪያ እኛ ስለምናውቃቸው ሁለት ጊዜ እንቀጣቸዋለን ይላል። ብዙ በዱንያ ላይ ማለት ነው። አንደኛ ይሄው ይህች ሱራ እንደምታረገው የተለያዩ ባህሪያትና እንቅስቃሴያቸውን ልዩ ምልክቶቻቸውን በመጠቆምና በማስተጣጥ በማጋለጥ ያሳከከ ታውን ካውን እገሌ ሊጋለጥ ነው እየተባለ እንደፈራው እንዲህ የሚያደርጉት እንደዚህ ያረማመዳቸውን ያተሳሰባቸውን ያነጋገራቸውን አጣጫ ሳይቀር ስም ብቻ አልጠራም እንጂ በሙሉ አርቀናቸውን አስጠርቷቸዋል። እና በማጋለጥ እና በማሳታት እንቀጣቸዋለን ማለት ነው። በህብረተሰቡ መካከል እንግዲህ የተለያዩ መለኪያዎችና ምልክቶች ስለተሰጡ ያ ባህሪ በሚታይበት ጊዜ ይሄ ቁርአን አያት ባለው መሰረት ገሌ ለካ ሙናፊቅ ነው እየተባለ ጣት እንዲቀሰርበትና መዘባበቻ እንዲደረግ በማድረግ ከዛ በኋላ ይሞታሉ። ሲሞቱ ደግሞ አዳበል ቀብር ይቀበላቸዋል። ሁለተኛው ቁጣት ማለት ነው። እና ሁለት ጊዜ ይቀጣሉ የሚለው አንዱ መጀመሪያ በማጋለጥና እነሱን በማሳጣት በማዋረድ ለፍርድ በማቅረብ ማለት ነው። ሁለተኛ ከሞት በኋላ በአዳበል ቀብር እንደሚሳቀቁ ማለት ነው። በመጨረሻ ሶስተኛው ዙር ደግሞ ثم يردون الى عذاب عظيم በጣም ከባድና ዘላለማዊ ወደ ሆነ ቁጣት ይመለሳሉ፣ ያው جہነም ነውና ኢላ واخرون اعترفوا بذنوبهم አሁንም ደግሞ ሌላ ቡድኖች አሉ አለ። እና እነዛ ቡድኖች ደግሞ በጥፋታቸው አምነዋል። እኔ እንግዲህ በመሐከል ድክመት ስላሳዩ እንጂ በቀጥታ ሙናፊቆችም ለመባል አያስችልም በእውነቱ ከሆነ። ግን በዚች አጋጣሚ የሰሯት ስራ የሙናፊክ ስራ መስራ ስለታየች በዛችው ደረጃ ሊጠቁማቸው ነው ማለት ነው። እና ከነዚህ ከህብረተሰቡ መሐከል ደግሞ በአጠቃላይ መልኩ ሙናፊቅ የሚለውን ቃል እንኳን በቀጥታ ባናሳርፈባቸው መጥፎ ስራ ሰርተው ሙናፊቅ የሚያሰኝ ነገር አድርገው ግን ብዙ ሳይቆዩ በጥፋታቸው ተጸጽተውና ነድመው የቀረቡም አሉ ደግሞ ይላል። خلطوا عملا صالحا መልካም ስራ ወየደበለቁ واخر سيئا በሌላው በመጥፎ ስራ ባንድ በኩል መልካም ስራ አዘግበው ይያሉ፣ በሌላ በኩል ደግሞ ከነሱ የማይጠበቅ መጥፎ ስራ በማምጣት የመልካም ስራቸው ላይ የበረዙና የበከሉ አሉ ይላል። አሰላሁ አንየቱብ አለይም እነዚህ ግን ያጋጣሚ ጉዳይ ሆኖ ነው እንጂ ከልባቸው ኒፋቅን አስበው ወስነው ስላልገቡበት አላህ Subhanahu Wa Ta'ala በጥፋታቸው ከመቅጣት ይልቁንስ በእርቅ ወደነሱ መመለስንና ይቅርታ መስጠትን ይመርጥላቸው ይሆናል አለ። ኢንላላህ ገፉሩር ረሂም ለእንዲህ አይነቶቹ ተሳሳቾችና ተጸጻቾች አላህ ምሕረተ ሰፊና በጣም ሩሩ ነውና ምናልባትም ጨክኖ እንደማይጨክንባቸው ተስፋ ይደረጋል በማለት ድክመታቸውን ብቻ ተቆም አድርጎ ብዙ እንደማይጨክንባቸው ገለጸ ማለት ነው። እና እነዚህ ወደፊት በሚመጡ በሌሎች አያቶች ይገለጣሉ በበለጠ ምን አይነት ሰዎች እንደሆኑ። ቀደም ሲል እንግዲህ ሙኽሊሶች ነበሩ፣ ሙእሚኖች ሳሊሆች ነበሩ። ግን በአጋጣሚ አንድ ከባድ አጋጣሚ ላይ ሲደርሱ ድንገት ታያስቡት የተሳሳቱ ናቸው። በዛም ላይ ደግሞ ኒፋቅ አስበው ሁን ብለው ሳይሆን እንዲሁ በዝንፍናና እንደ በቀላል በእንዝላልነት ነው ስተቱ የመጣባቸው ማለት ነው። በመሆኑም አላህ Subhanahu Wa Ta'ala ከልባቸው አስበው የሰሩት አለመሆኑን ስላወቀ ብቻ የነሱን ፈለግ ተከትሎ ሰው እንዳይሳሳት ጥፋተኛ መሆናቸውን ከተቆመ በኋላ ብዙ እንደማይጨክንባቸውና ምሕረት እንደሚሰጣቸው ተስፋ ቃል ገባላቸው ነው የሚለው። እና ሶስት ግለሰቦች ናቸው ወደፊት በሚቀጥሉት በሌሎች አያቶች እንዴት እንደነበረ ስተታቸው ይገለጽ ይሆናል። ሆድ ሚን አሙዋሊሂም እና እንዲህ አይነቶቹ ጥፋተኞች እንግዲህ ጥፋተኛነን ብለው አምነው በሚመጡና ሪፖርት በሚያደርጉበት ጊዜ ይላል ለከፋራ ለጠፉት ጥፋት እንደማስተስሪያ ወይም እንደማስተረጃ ይሆንላቸው ዘንዳ ከገንዘባቸው የተወሰነ ክፍያ ተቀበላቸው ይላል። እነሱም ያው ጥፋታቸውን ስላወቁ አጥፍተናል ያው የቀጣቸውን መቀጫ ለመቀበል ዝግጁ ነን ብለው ይመጣሉ። የዛ ጊዜ ታዳ እንዱ ዝም ብለህ በነጣ አቁጠብላቸዋል ብለህ እንዳትለቃቸው የተወሰነ ገንዘብ እንክፈል ያሉ እንደሆነ ገንዘብ ያስፈልጋቸዋልና ለሰራዊቱ ስንቅና ትጥቅ የተወሰነውን ገንዘብ ተቀበላቸው። ትጧሂሩሁም በዛ በሚከፈለው ክፍያ እነሱን ቀደም ሲል ባጠፉት ጥፋት የተበከሉበትን ወንጀላቸውን ታጠዳቸዋለች። ያቺ የምትከፈለው ሰደቃ ማለት ነው። ወይም አንተ በመቀበልህ ለነሱ ንጽህና ይሆንላቸዋልና የጎደዋቸው መስለህ እንዳትተው ከፋራ እንዲሆንላቸው ተቀበል ይላል። ወቱዘኪህም ቢሃ እና በዛይ በተከፈለችው ንጽዋት ሳፊያ አንተ ከወንጀላቸው ታጸዳቸዋለህ ወይም ያቺ ሰደቃቸው ታጸዳቸዋለህ የተረፈውንም ደግሞ ገንዘባቸውን ትባርክና ታፋፋላቸዋለች ይላል። ወሶሊ አለይሂም ክፍያውን ታስከፈልካቸው በኋላ ግን ዱዓ አድርግላቸው اللهم اغفر لفلان اللهم ارحم فلان وتوب عليه ብለ ዱዓ ትታረግላቸው። የዛ ጊዜ በሰደቃውም ባንተም ዱዓ ሳቢያ እኔ ምህረት ሰጣቸው ይሆናል ይላል። ሲምሪ አስተምር እንደሚባለው ሊምራቸው ስለፈለገ ሁኔታውን አመቻቸ ማለት ነው። እነ ሶላተ ከሰከኑ ለሁም በተለይ አንተ ዱዓ ለነዚህ ሰዎች ጡመኒና ነው እርካታ ነው። እንግዲህ በጥፋታቸው ነብዩ እንደተቀየሟቸው ስላወቁ አንተ ቂምን ፈተህ የታይ ቅርበላቸውን ያፉብያቸዋለሁ ብለህ ስትናገር በሚሰሙ ጊዜ ወነትም ነብዩ ከልባቸው ምረውናል ማለት ይስማቸዋል። እንደገና ደግሞ ዱዓ መቅቡል መሆኑን ስለሚያውቁ አንተ ዱዓ ታረክላቸው አላህም ጨክኖ እንደማይጨክንባቸው ያውቁና ይረካሉና በዚህ መልኩ ጸልይላቸው ይላል። والله سميع عليم ይሄን ያደረክ እንደሆነ አላህ አንተ የምትለውን ነገር ሁሉ ሰሚ እንዲሁም ደግሞ በሁሉም በኩል የሚታሰበውንና የሚሰራውን ሁሉ አዋቂ የሆነ ጌታ ነውና በዚህ መልክ ተቀረባችሁ እኔ ማቀባበል እንደማይከፋ ነው በማለት ተስፋ ቃል ይገባል ማለት ነው። አለም ያለሙ እንዲህ አይነቶቹ አጥፊዎችና ተመላሾች ለመሆኑ አይረዱምና አይገነዘቡም? አንአላህ ሱብሃነሁ ወተዓላ አላህ ሆ ይቀበሉ ተውበታ አን ኢባዲሂ ባሮቹ ጥፋት ካጠፉ በኋላ እንደገና ጥፋታቸውን አውቀው ከተመለሱ በይቅርታ የሚመለስና የሚታረቃቸው መሆኑን አያውቁም? እንደ ቅስቀሳ ማድረጉ ነው። እና አጥፍተናል ብለው ተስፋ ቆርጠው እንግዲህ አልቆልናል ብለው ዝም ብለው እንዳይቀሩ አፍረው ጥፋተኛ ካጠፋ በኋላ ወደ ጌታው ፊቱን ካዞረና ይቅርታ ከጠየቀ ከተጸጸተ አላህም ሱብሃነሁ ወተዓላ እንደገና እንደሚመለስለትና እንደሚታረቀው ሊታወቅ ይገባል ማለት ነው። ወይኹዱ ሰደቃ ለዛ ለተፈጸመው ጥፋት ደግሞ ማስተረጃ ይሆን ዘንዳ ገንዘብ ሰደቃ እንክፈል ካሉ አላህም ደግሞ ያንን የሚቀበላቸው መሆኑንም ይወቁና ያድርጉት ማለት ነው። وان الله هو التواب الرحيم الله سبحانه وتعالى ከልባቸው ለሚመለሱት ባሮቹ ተውበታቸውን የሚቀበልና እንዲሁም በእጅጉ የሚራራና የሚያዝንላቸው መሆኑን ሊያውቁ አይገባቸው? ምን ይወቁ እና ይሄንን ካወቁ ባሰቡት ሐሳብ ይግፉበትና ትቢቱንና ማፍሬቱን ተተውት በቀጥታ ወደ አንተ ተመልሰው ይምጡ እኔ የምቀበላቸዋለሁኝ በማለት ግፊት ያሳድርባቸዋል ማለት ነው። በተባለው መሰረት እነሱ የተሰጠውን እድል ተጠቅመው ተመለሱ ተሳካላቸው ወደፊት ያው እንዴት እንደተቀበላቸው ይገልጻዋል። ወቁል ይعملو فسير الله عملكم ورسوله በአጠቃላይ እንግዲህ ቀደም ሲል በተለያየ ዘርፍ ሲተከሱ የቆዩትን የሙናፊቅ ክፍሎች ሁሉ እናንተ የመሰላችሁን ሁሉ ስሩ ባላቸው ይላል። ይሄ እንግዲህ ሁለት አይነት ትርጓሜ ያለው አንደኛ የዛች አባባል ነው። ብንነግራችሁ ብንመክራችሁ ብናስጠነቅቃችሁ አልሰማም ካላችሁ እናንተ ሙናፊቆች ሁላችሁም በየተሰማራችሁበት አቅጣጫ የመሰላችሁንና የፈለጋችሁን ሁሉ ስሩ እና መስሩት ስራ ደግሞ ከኛ የሚደበቅ እንዳልሆነ ወቁ። አላህ በሙሉ ያቀዋል ይመለከተዋል ይታዘበዋል። ረሱልም እንደዚሁ ያው በአያት ስለሚነገረው ስለናንተን ከሰካቴ ያቃል። ወልሙእሚኑን ከዛም አልፎ እንዳውም ሙእሚኖች የሆኑት ሷሃቦች ሙሃጅሮችም አንሷሮችም የናንተን ተግባርና ከሰካቴ በቅርብ ይከታተሉታልና ያስተውሉታል በላቸው ይላል። ይሄ እንግዲህ ያን ወንጀላችሁን ስትሰሩ እኔ የመለክተኛዬም ሙእሚኖችም ሁሉም እየታዘብናችሁ ነው ማለት ነው በፊተኛው ትርጓሜ። በሁለተኛ አባባል ደግሞ በአጠቃላይ ለሙናፊቆቹ ብቻ ሳይሆን ለሙኽሊሶችም ለሙእሚኖችና ለሷሊሆችም ለታኢቦችም ጭምር ማንኛውም ሰው እንግዲህ የሚሰራውን ነገር ይስራ በሚሰራ ጊዜ ኸይረኛውንም አላህና ረሱል ሙእሚኖች ያው ኸይረኛ መሆኑን ይመለከቱታልና ያስተውሉታል። ሸረኛውንም እንደዛው በሸሩ ይከታተሉታልና ይታዘቡታል ማለት ነው። ወሰቱረዱን ኢላ ዓሊም ልገይብ ወሸሃዳ በመጨረሻም የውመል ቂያማ ሲሆን ሩቅና ድብቅ የሆነውን ምስጢርና ግልጽና ገሃድ የሆነውን ጉዳይ የሚያቅ ወደ ሆነው ጌታ ሁላችሁም ትመለሳላችሁ። ፈዩነቢኡኩም ቢማ ኩንቱም ተዕመሉን የዛ ጊዜ ደግሞ በዱንያ ላይ እያላችሁ ስትሰሩት የነበረው ክፉም ሆነ መልካም ምን እንደነበረ በዝርዝር ይነግራችሁና በመጨረሻም ዋጋችሁን ይሰጣችኋል። እስከዛው ድረስ ግን ሁሉም ሰው ያዋጣኛል ያለውን ሊሰራ ይችላል ነው የሚለው። በአንድ በኩል ዛቻ ሲሆን በሌላ በኩል ደግሞ ለኸይረኞች ማበረታቻ ነው። ያው የሰራው ስራ አልታወቀልኝም ሂሳብ አልተያዘልኝም ብሎ እንዳይሰጋ ለኸይረኛውም ያው እመለከተዋለሁኝ እኔ ብቻ ሳልሆን ነብዩንም ሙእሚኖችንም ማሳውቅለታለሁ ለሸረኛውም ደግሞ እንደዛው በቅርብ እከታተላለሁና አታዘባለሁ። ከመን ያመል ምትቃለ ደረትን ኸይረ የራ ወመን ያመል ምትቃለ ደረትን ሸረ የራ እንዳለው በሌላ ቦታ ብናኝ የምታህል ነገር خير يسرى እንደሆነ ማንኛውም ሰው የዛችን ውጤት የመልቂያማ ያያታል። በዛው ልክ ደግሞ ብናኝ የምታhall መጥቆም ከሰራ የዛችን ውጤት ያያታልና ያገኛታል እንዳለው ማለት ነው። واخرون مرجون لامر الله اما يعذبهم واما يتوب عليهم والله عليم حكيم واخرون كنزي كبرتسبو مكاكل ደግሞ ሌሎች ጥፋተኞች አሉ ይላል። مرجون لامر الله ለአላህ ውሳኔ ገና በይደር የታለፉ አሁኑ እለቱን ውሳኔ የማልሰጥባቸውና ከትንሽ ጊዜ በኋላ ሌላ ውሳኔ የሚተላለፍላቸው የሆኑ ክፍሎች ይኖራሉ ይላል። ኢማ ይዓዲቡሁም እና እነዚህ ክፍሎች በአንድ በኩል አጥፊ ስለሆኑ አላህ ሱብሃነሁ ወተዓላ ከፈለገ ይቀጣቸው ይሆናል ወይማ የቱቡ አለይም ወይም ደግሞ በአንድ በኩል ደግሞ ጠንካራ ጎን ስላላቸው አሁንም የመመለስ አዝማሚያ ስላላቸው በይቅርታ ይመለስላቸውም ይሆናል ከሁለት አንዱ አይቀርም ማለት ነው። والله عليم حكيم እና በእነዚህ ሰዎች ሁኔታ አላህ አዋቂና ጥበበኛ የሆነ ጌታ ነውና የነሱን ምስጢር በሚገባ ያውቃል። ለነሱ ደግሞ ምን አይነት ዋጋና ወረታ እንደሚከፍላቸውም በጥበቡ ስለሚመጥንና ስለሚወስን እነዚህን ክፍሎች ደግሞ በተለየ ሁኔታ ያያቸዋል ይላል። እና ቀድም خلطوا عملا صالحا واخر سيئا باند بكل መልካም ስራ በሌላ በኩል መጥፎ ስራ የቀላቀሉና የዘባረቁ ናቸው። ምናልባት አላህ ወደፊት በእርቅ መለስላቸው ይሆናል ብሎ ተስፋ የሰነዘረላቸው ናቸው። አሁን ተመልሶ ያነሳቸው ማለት ነው። እና እነዚህ ሰው እንግዲህ ሶስት ግለሰቦች ናቸው። ስማቸውም ካዕብ ኢብኑ ማሊክ፣ ሂላል ኢብኑ ኡመያ፣ ሙራራ ኢብኑ ረቢዕ በመባል ይታወቁ ነበር። ሁላቸውም አንሷሮች የመዲና ተወላጆች ናቸው እና ሷሊሆች ነበሩ። ቀደም ሲል ለብዙ ጊዜ ያው ነብያችን ጎን በመሰለፍ የሚፈልግባቸውን ሁሉ ግዴታ በብቃት ሲወጡ ቆይተው በተለይም የበድር ዘመቻ ጊዜ ታላቅ ገድል ከሰሩት ጀግኖች ናቸው። እና የበድርን ጀግኖች አላህ Subhanahu Wa Ta'ala ካሁን በኋላ የሰሩትን ቢሰሩ አልቀጣቸውም በማለት ተስፋ ቃል ተናግሮላቸዋል። ከዛ ውስጥ ይገኛሉ እነዚህ ሰዎች። ግን የበድርለት እንግዲህ ያን ያህል ታሪክ ሰርተውና ተደንቀው የነበሩትን ያህል የተቡክ ጊዜ በመጨረሻው ዘመቻ እነዛ ቀደም ሲል የተዘረዘሩት ሙናፊቆች የተለያየ የውሸት ምክንያት እየደረደሩ በቀሩበት ጊዜ እነዚህም ሙናፊቅ ሳይሆኑ ወይም እንደነዛ የውሸት ምክንያት ሳይደረድሩ በእንዝላልነት እንደው ዝም ብለው በስንፍና ሳያስቡት ድንገት ቀሩ። መጀመሪያ እንቀራለን የሚል ማስተላል አልነበራቸው። ሳይዘጋጁ ነገ ዛሬ እያሉ ነብዩ ወጥተው ሄዱ። ተወጡም በኋላ እንደርስባቸዋለን ዛሬ አድርየ ነገ ተነገ ወዳ እያሉ በመጨረሻ የማይደርስባቸው ደረጃ ላይ እንደደረሱ ሲያውቁ ዝም ብለው አፍረው ቀሩ ማለት ነው። በመጨረሻ ነብዩ ዘመቻውን አጠናቀው ሲመለሱ ግን እነሱም እንደ ጥፋተኛ ያው ከተማ ከርመዋልና በወንጀለኝነት ተጠያቂነት መጣባቸው ማለት ነው። እና ሌላው ሁሉ ሙናፊቅ ከ80 በላይ የሚሆን ሙናፊቅ ቡድን እየመጣ የሆነ ያልሆነ የውሸት ምክንያቱን እየደረደረ ለጊዜው ይቅርታ ሲያስደርግ እነሱ ግን በመጨረሻ አፍረው የእውነት እንግዲህ ጥፋተኛ መሆናቸውን ተገንዝበው የነብዩ ፊት እንዴት አድርገን ነው የምናየው እያሉ ወደ ኋላ ተሸማቀው ከቀሩ በኋላ መጨረሻ አካባቢ መጡ። አይናቸው ስብር ስብር ይላል። ገና ብቅ ሲሉ ነብያችን በቅሬታ ሳቅ ተቀበሏቸው ይባላል። በጣም ታላቅ ሰዎች እና ታማኞች ስለነበሩ የማይጠበቅ ነገር እንግዲህ አንድ ሰው ሲያጠፋ ሰውየው ውስጥም ብግን ስለሚል የታንገር በላይ ሳቂ ስቅለታል ማለት ነው። እና እናንተም ከነዚህ ከወስላቶቹ ሆናችሁ መጣችሁ እንዴ? ደግሞ እናንተ ምን አጋጥሞ ነው ልትሉ ይሆን በማለት በየተራቸው ጥያቄ አደረጉላቸው። ይሄ ጊዜ እነሱ ደግነት ግን ምን አደረጉ? እኛ በእውነቱ ምንም አይነት የሚያስቀር ምክንያት አልነበረንም አሉ። ሁላቸውም በየነሶከፍ እየተጠየቁ በተራ ሲናገሩ እኔ ምንም አይነት ሙሉ ጤናማ ነበርኩኝ፣ ስንቅጥጥቅ ነበረኝ፣ ለመሄድ ይችል ነበረ፣ ብቻ በስንፍና ነገ ዛሬ እወጣለሁ ምናምን ስልሰነፍኩኝ፣ ኋላ ደግሞ እናንተ ተራቃችሁ በኋላ በመንገድ ላይ ጥላት አቋርጦ ያስቀረኛል ብዬ ፈራሁኝ፣ ቀረሁኝ እንጂ አንድም ችግር የለኝም፣ ሙሉ ጥፋተኛ ነኝ፣ የምትቀጡኝ መቀጫ ለመቀበል ዝግጁ ነኝ እያሉ ራሳቸውን አጋለጡ ማለት ነው። እንግዲህ በሁለት በኩል ጠንካራ ጎን ተገኘ። መጀመሪያ ወትሮ ሷሊሆች ነበሩ፣ አሁን ተዘመቻው ቢቀሩም ግን ጥፋታቸውን አውቀው ደግሞ ራሳቸውን አጋለጡ፣ ማንንም ሳይጠቁማቸው ማለት ነው። ይህ ጊዜ አማ ኡላይ ፈቀር ሶደቁ አሉ ረሱል ዐለይሂ ሰላም፣ እነዚህማ እውነቱን ተናገሩ አሉ። እነዛ ቀደም ሲል እንግዲህ ሲደረድሩ የነበሩት ውሸታም መሆናቸው በዛ አጋጣሚ ተጠቆመና እነሱ እውነታሞች፣ እውነታችሁን ተናግራችኋል፣ እውነት ተተናግራችሁ ደግሞ ፍርዱን ከአላህ ነው የምጠብቀው እኔ ምንም